إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين ذرية بعضها من بعض والله سميع عليم. إذا قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم. فلما وضعتها قالت رب إني وضعتها أنثى والله أعلم بما وضعت وليس الذكر كالأنثى وإني سميتها مريم وإني أعظها بك وذريتها من الشيطان الرجيم. فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب. إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين. الله سبحانه وتعالى نبي الله آدم أبو البشر لنا عندهم دقموا نبي الله نوح نبي الله إبراهيم يا عمران البتسوج هلاتشون بيك زياتشو تنبرو تيسولج وش مكاكل بنبوا معارك مرت أتشو إلا إننا نجري መግቢያው ላይ እንደተጠቀሰው ስለ ነብዩላህ ኢሳና ስለ እናታቸው ታሪክ በተፍሲል ያስረዳ ይፈልጋል። እንደገና ይሄን ታሪክ ታዳ የነብዩ ታሪክ በሚነሳበት ጊዜ ከኋላ አመጣጥን ጭምር እንደመንደርደሪያ ማሳወቅና ማስቀመጥ ስለሚያስፈልግ መጀመሪያ ንብዋ የሚባል ነገር እንዴት መጣ መቼ ተጀመረ ከዛስ በፊት እነማን እነማን ተመርጠው ነበር ለምሳሌ ስለሚያሰኝ የዓለም ነቢያቶች ከመጀመሪያው ጀምሮ አንዳንዶችን ጎላ ጎላ ያሉትን አልፎ አልፎ ለመጥቀስ ነው ማለት ነው። መጀመሪያ ያው አላህ ሱብሃነሁ ወተዓላ በዚህ ምድር ላይ ሰውን ሲፈጥር የመጀመሪያውን ሰው እየራሱ ኢንኒ ጃኢሉን ፊል አርዲ ኸሊፋ በዚህ በምድር ላይ የኔን አላማ የሚያራምድልኝ የኔ ተወካይና ታማኝ የሆነ ፍጡር አስቀምጥባታለሁኝ ባለው መሰረት የመጀመሪያውን ሰው አደምን በንቡዋ ማዕረግ መረጠው ይላል። እና ልጆቻቸውንና ቤተሰቦቻቸውን በአላህ ፍቃድ ይመሩና ያስተምሩ ነበር አደም እስካሉ ድረስ ማለት ነው። ከዚያ በኋላ ደግሞ የተወሰነ ክፍለ ዘመን አለፈና ነብዩላህ ኑህ መጡ። በዚህ መካከል ሌላ ሰው የለም ማለት አይደለም ለናሙና ያህል ነው አልፎ አልፎ ጎላ ጎላ ያሉትን የሚጠቅሰው ማለት ነው። ነብዩላህ ኑህ ደግሞ መጡና በግቢያቸው እንደዚሁ አላህ መረጣቸውና የሱን መልእክት ማድረስ ጀመሩ ማለት ነው። የቻሉትን ያህል አገልግለው ሄዱ። ከዛም እንደገና ቆየና በዛ መካከል አሉ ብዙ ነብዮች እንደገና ደግሞ በጣም ጉሉህና ገናና ሆነው የታወቁት ኢብራሂም በመሆናቸው ኢብራሂምንና በተሰባቸው ደግሞ መረጠ በተራቸው ማለት ነው። ያው ኸሊሉ ረህማን ተባሉ። ከዛ በኋላ የታቸው ዝርያ ደግሞ በጣም በተከታታይ በቅርብ በቅርብ እየተቀባበሉት መጡ ማለት ነው። የነብዩዋውን ማዕረግ እና ኢብራሂም ራሳቸው ተመረጡ። ጥንድ ልጆቻቸው ኢስሐቅና እስማኤልም እንደዚሁ ነብይ ሆኑላቸው። በተለይ በኢስሐቅ በኩል እንግዲህ እየቀጠለ ያዕቆብ ደግሞ መጡ። ያዕቆብ ዩሱፍ ተወለዱ። እንደዛው ይያለ ከመጨረሻው ድረስ የበኒ እስራኤል ነብዮች በዚህ ሐረግ እንዲከታተል ተደረገ። በእስማኤል በኩል ደግሞ እታች ወርዶ ነብዩላህ መሐመድ እንዲመጡ ተደረገና ሁላቸውም እንግዲህ ነብዮች በዚህ መልክ ነው እየተመረጡ የመጡት ይላል። ወአለ ዒምራን የዒምራንን በተሰቦችም መረጣቸው ይላል። ዒምራን በመባል የሚታወቁት ግለሰቦች በእስራኤል ውስጥ ሁለት ናቸው የነብይ ዘር የወረደባቸው ማለት ነው። አንደኛ የነብዩላህ ሙሳና የሃሩን አባት ሲሆኑ በሁለተኛ ደረጃ ደግሞ የመርየም አባት የኢሳ አያት የሆኑትም ዒምራን ይባላሉ። በሁለቱ ዒምራኖች መካከል ልዩነት አለ። አንዳንዶቹ አንድ እየመሰላቸው ይምታታባቸዋል ማለት ነው። የነ ሙሳ አባትና የነ መርየም አባት ሁለቱም በሞክሸነት ነው ዒምራን በመባል የሚተዋወቁት። አለበለዚያ በአካል ሺህ ዓመት ልዩነት ነበር በመካከላቸው ማለት ነው። አሁን ታዲያ ሁለቱንም ያካትታል። የዒምራንን ቤተሰብ ሲል እነ ሙሳንና እነ ሃሩንን ሊሆን ይችላል ወይም ታችኛው ዒምራን መጥተን እነ ኢሳን ሊሆን ይችላል። እና የዒምራን ቤተሰብ መረጥ የመጀመሪያውም ዒምራን ቤተሰብ ከሆነ ሙሳና ሃሩን ከዛ ወዲህ ያሉት ነብዮች ናቸው ማለት ነው። እንደገና ሁለተኛው ዒምራን ከሆነ የነብዩላህ ኢሳና እናታቸው ናቸው ማለት ነው። እና እነዚህን ሰዎች መረጥናቸው ይላል። በምንድን ነው የተመረጡት? በንቡዋ ማዕረጊ ማለት ነው። ዙርየተን ባዕዱሃ ሚን ባዕድን። እና እነዚህ አሁን ስማቸው የተጠቀሱት ነቢያቶች በየጊዜው ሲመረጡ ከፊሉ ተከፊሉ የሚዋለድና የሚራባ ሆኖ ነው የመጣው። ራሱ ባፈጣጠራቸው ባንዲ ዘራ ሀረግ ነው የወረዱት ማለት ነው። መጀመሪያ ሁሉንም የሚጠቀልለው ነቢዩላህ አደም ሲሆኑ፣ ቀጥለው ደግሞ አበል በሸረታኒ ሁለተኛ የሰው አባት የሚባሉት ኑህ ናቸው። ከዛ ቀጥለው ደግሞ እብራሂም መጡ። ከእብራሂም ወዲህ ያለው በሙሉ የእብራሂም ዘር ነው ነቢይ የተባለው በሙሉ ማለት ነው። በእስማኤልም ቢወርድ በኢስሐቅም ቢወርድ እና እነዚህን ሁሉ እንግዲህ ነቢያቶች በየጊዜውና በየቦታው አላህ ሱብሓነሁ ወተዓላ በመልካም ፍቃዱ መርጦ መልእክቱን እንዲያስተላልፉለት መድቧቸዋል ይላል። የነቢይነት እንግዲህ ሲመጣ ይህንን ይመስላል አለና ይህንን እንደ መግቢያ ሊያደርግ ነው ማለት ነው። ዒሳን ብቻ ከነቢዮቹ መካከል አንስታችሁ ማጋነንና የተለያየ ስምና ማዕረግ መስጠቱ አይገባችሁም። ከሱ በፊት ያሉትንም ነቢዮች ብታወሷቸው የእሱ አይነት ደረጃ ወይም ከሱ የላቀ ልታገኙ ትችላላችሁ። ዒሳ እንግዲህ አባት ስለሌለው ብቻ ያልሆኑ የሆኑ ነገሮችን ስለ እሱ ከመናገር ለምን ወደ እነ አደም አትመለሱም? አደም ራሱ አባትም እናትም ሳይኖረው አይደለም እንደ የመጣው? ታዲያ እሱ ለምን ጌታ አልተባለም ለማለት ነው ማለት ነው። ሌሎቹም ቢሆኑ በጊዜያቸው ብዙ ታሪክና ገድል የሰሩ ናቸው። እያንዳንዳቸው ከነቢዩላህ ዒሳ የተሻለ እንጂ ያነሰ አገልግሎት አይደለም የሰጡት ለሰው ልጆች ማለት ነው። እነዚያ ሁሉ ያልተሰጣቸውን ስምና ማዕረግ ለምንድን ነው ታዲያ ለዒሳ ብቻ ለመስጠት የምትሞክሩት? ዒሳም የእነዚህ ሁሉ አባል ነውና ልክ እነሱን በመረጠበት መልክ ነው አላህ የመረጠው እንጂ ከዛ የተለየ ነገር የለም ለማለት ፈልጎ ነው። إذ قالت امرأة عمران ربي إني نذرت لك ما في بطني محررا. يا عمران بالبيت ينبرتشو سيتيو جيتا يهوي إني بهودي يتأنس كت النقر لا أنت عقل قلوت مالت لمسجدي أباك إنا عقل قاية عدركي بسلة ملك ستكشال لهمي بالج بكزي ينبرونوني تا أستوصا تشويلا. እና ይቺ ሴትዮ የኢምራን ባለቤት ሐና ቢንቱ ፋቁር ትባል ነበር ይባላል። እና የመርየም እናት መሆኗ ነው ማለት ነው። የዒሳ አያ ፈተቀበል ሚኒ እና በነዝር መልክ ቃል የገባሁልህን ልጅ ተቀበለኝ በማለት ለጌታዋ ቃል ገባች። ኢነካ አንተ ሰሚዑ ልዓሊም አንተ እኔ የምለውን የምትሰማ ማንኛውንም ድምፅ ሁሉ የምትሰማና እንደገና በልቤ በሀሳቤ ያለውንም የምታጌታ ነህና ቃል ገብቼልሃለሁኝ ባለች ጊዜ የነበረውን ሁኔታ አስታውስ ይላል። እንግዲህ መርየም እንዴት እንደተፈጠረችና ከዛም ደግሞ ዒሳን እንዴት ልትወልድ እንደቻለች ታሪኩን ገና ከመነሻው ጀምሮ ሊያመጣው ነው ማለት ነው። መጀመሪያ መርየም የብርቅ ልጅ ነበረች ማለት ነው። እናትና አባቷ ሳይወልዱ መሃን ሆነው ብዙ የቆዩ ነበሩ። አባትየው እድሜያቸው ወደ 120 አመት ደርሶ ነበር። እናቲቱ ወደ 98 አመት ነበሩ ይባላል። በዚህ እድሜያቸው ላይ ሆነው ልጅ አላህ እንዲሰጣቸው ይጸልዩ ነበር። ከለታት አንድ ቀን ታዲያ አላህ Subhanahu Wa Ta'ala ተቀበላቸውና ሴትየዋ አረገዘች። አሮጊቷ ማለት ነው። በመታረግ ጊዜ በጣም ደስታ ተሰማትና እኔም እንደ ሰዎች ወደርሶኝ የልጅና አጥናት ልባል እንጂ ልጁ ከተወለደ በኋላ ግን እንደማንኛውም ሰው የኔ ተላላኪና አገልጋይ አላደርግም ያንተ አገልጋይ ነው የማደርገው ብላ ተነዘረች። ገና አርግዛ ያለች እና ቤተል መቅዲስ አካባቢ ስለነበሩ ቤተል መቅዲስ የመስጂዱ ሰራተኛና አገልጋይ አደርገዋለሁ የልጅ ተወልዶ ለቁም ነገር ከበቃልኝ ብላ ቃል ገባይ። ሙሐረረን ማለት ለኔ ስራ አላሰልፈውም እኔ የስራና አገልግሎት ነፃ ሆኖ በቀጥታ የመስጂዱ ብቻ ሰራተኛና አገልጋይ ይሆናል አለች ማለት ነው። ፈተቀበል ሚኒ እና አንተ እንደሰጠኝ ይሄንን የመስጂድ ሰራተኛ መሆኑን ተቀበለኝ እንጂ እኔ ግን እንደማንኛውም ሰው ለራሴ ሰራተኛና አገልጋይ ይሁነኝ ይጥረኝ ምልክት ምክንያት የለኝም ላንተ ነዝር ቁርባን አድርጌዋለሁ ተቀበለኝ በማለት ተሳለች። እና ይሄንንም እንዲቀበላት ጌታዋን አጥብቃ ተማጸነችና በዚህ መልክ ተረግዞ እያለ ጽንሱ ባልጆው ሞቱ ኢምራን ማለት ነው። ኢምራን በጣም አቢር ናቸው። እርግጥ ነብይ አይደሉም፣ አላህን የሚፈሩ ጥሩ ታላቅ ሰው ነበሩ። በወቅታቸው የበይተል መቅዲስ የበላይ አስተዳዳሪ ነበሩ፣ ባለስልጣን ይባላል። እና ሰውየው የአብራካቸው የወጣውን ልጃቸውን ሳያው ሴትና ወንዲሁን ሳያውቁ ገና እንደተረገዘ የብርቅ ልጃቸው ከመወለዱ በፊት አለፉ። ሴትዮዋ በጣም አዘኑ፣ ባላቸው ደስታቸውን ሳይካፈሉ በመቅረታቸው ማለት ነው። ፈለማ ወዷታ፣ ቀኑ ደርሶ ያችን ያረገዘቻትን ነገር ስትወልድ ጊዜ ይላል፣ እሷ ወንድ ልጅ እንደሚወለድላት ነበር በጉጉትና በስሜቷ የምትጠብቀው። ስትወለድማ ጊዜ የተረገዘችው ነገር ሴት ሆና ተገኘች። ቃለት ረቢ እኒ ወዷቷ ኡንታ፣ ጌታዬ ሆይ እኔ ይህን በወዴ አርግዬው የቆየሁት ነገር ወንድ ይሆናል ብዬ ስጠብቅ ይኸውና ሴት አድርጌ ወለድኳት እኮ ምን ሊሻለኝ ነው በማለት በመደናገጥ እንዲያ ትዛር አይነት ቃል አቀረበች ማለት ነው። ወላሁ አዕለሙ ቢማ ወደዓት፣ የወለደችው ነገር ሴት ይሁን ወንድ ከእሷ ይልቁንስ አላህ ይበልጥ አዋቂ ሆኖ እያለ ከድንጋጤዋ የተነሳ ለአላህ የምትነግር እና የምታስረዳ መስላ ሴት ተወለደችብኝ ሳ ለመስጊድ አገልጋይ አደርገዋለሁ ብዬ ተነግሬ ምን ሊበቃኝ ነው በማለት የድንጋጤ ቃል አስተጋባች ማለት ነው። እና አላህ ግን ሱብሓነሁ ወተዓላ እሷ ነገረችውም አልነገረችውም መጀመሪያ ምን እንደተረገዘችም ያቅ ነበረ የተወለደውን ሳይሆን ማለት ነው። ወለይሰ ዘከሩ ከልኡንታ፣ እሷ ግን በዚህ መልክ የተደናገጠችው ነዝሬ ጋራ እንዴት ልሆን ነው በሚል ነው እንጂ ልጁ ሴት የሚሆን ወንድ ጉዳዩ አይደለም። ልጅ መወለዱ ነው ዋናው የሚፈለገው ነገር። ግን ለመስጅዱ ሰራተኛ አድርገዋለሁ ብዬ ተስቤ ነበረና ሴት ከሆነች ደግሞ ሴት የመስጅድ አገልጋይ ለመሆን አትችልም፣ ሌሎቹ አገልጋዮች ሁሉ ወንዶች ስለሆኑ ከእነሱ ጋር አጅነቢይ ናትና ለመቀላቀል ችግር ስላለ ነዝሬ ምን ሊበቃው ነው እንደ ማለት ነው። ግን አላወቀችም እንጂ አላላ እሷ ትመኘው የነበረው ወንድ እኔ እንደሰጠኋት ሴት አይደለም ይላል። በስመ ወንድ፣ መቼም ወንድ ብዙ ጊዜ ይወደዳል እንጂ አሁን የሰጠኋት ሴት ከወንዶች ሁሉ የተሻለች ከማንኛውም ወንድ እንደምትሆን ብታቅ ኑሮ እንዲህ ባላለች ነበር። በአንድ በኩል ሴት ከመሆኗ ጋር ለቤተል መቅዲስ አገልጋይነትን እንደምቀበላት ብታውቅ ኑሮ፣ በሌላ በኩል ደግሞ ወደፊት ትልቅ ታሪክ የሚሰራባት የታላቅ ነቢይ እናት የምትሆን መሆኗን ብታውቅ ኑሮ እንደዚህ ባላኳረረች ነበረ ማለት ነው። እሷ የምትመኘው የነበረው ወንድ አንድ የመስጂድ ጠራጊና ዘበኛ የሚሆን ተራ ሰው ነበረ። እኔ የሰጠኋት ሴት ግን የሴቶች ሁሉ የዓለም ሴቶች ሁሉ አለቃ የምትሆን ናት። ታዲያ ከእንደዛ አይነቱ ከተራ ዘበኛ ይችን የመሰለች ሴት ልጅ ማገኘት ይመረጥ ነበረና መቼም ሴት ተወለደልሽ ሲለው ሰው ደስ አይለውምና እንደተለመደው እሷም ሴት ሆነችብኝ ማለት ጀመረች ይላል። ወይኒ ሰመይቷ መርየም አለች ግን ጎበዝ ናት ሴትዮዋ። ለማንኛውም እኔ ቃሌን አላጥፍም፣ በዛው በቃሌ መሰረት አንተን የምትገዛ መስጂድህን የምታገለግል የመስጂዱ አገልጋይና የጌታዋ ተገዥና ታዛዥ የሆነች ብዬ ሰይሚያታለሁ አለ። በራሳቸው ቋንቋ በአብራንያው በእስራኤል ቋንቋ መርየም ማለት አቢዳ ማለት ነው፣ ጌታን የምትገዛ ሷሊሃ የሆነች ልጅ እንደው ለፋልቻውም ለወደፊቱ ቢቆጥረው ብላ ስሟን አሳመረች። ሙሚን የሆነ ሰው የልጁን ስም ማሳመር አለበት፣ ለልጅ ከሚዋለው ውለታ የመጀመሪያው ጥሩ ስም መስጠት ነው እንደተባለው አሁንም አቢደቱላህ ብላ ሰየመቻት ማለት ነው። እንደገና ካዲመቱ መስጂድላ የሚልም ትርጉም ይኖረዋል ማለት ነው። እና አንተ እንግዲህ ፈጥረሃታል፣ እኔ ደግሞ ተነዝር ያለሁኝ በዛው በቃሌ መሰረት መስጂዱን እንድታገለግል አንተንም እንድትገዛ በዚህ መልክ ሰይሚያታለሁኝ አለች። ወኢኒ ኡዒዱሃ ቢከ ወዱርየታሃ ሚነ ሸይጣን ረጂም፣ እና እኔ ደግሞ ይህችን ልጅ ራሷንም ሆነ ወደፊት ደግሞ ዘርም ካላት ዘሯንም ጭምር ከተረገመው ሰይጣን ተንኮል በአንተ በጌታዬ እጠብቃታለሁኝ አለች። ሴትዮዋ በጣም እንግዲህ የበሰሉና አርቆ ሀሳቢ ነበሩ። ልጅ መወለዱ ብቻ ሳይሆን በሰላም አድጎ ለቁም ነገር መድረሱ ስለሆነ የሚፈለገው። በተለይ የአሮጊት ልጆች ተውሳክ ይበዛባቸዋል። አሁን ተወለደች ብዬ ደስታዬ አይሟላም፣ ወደፊት በእሷም ሆነ በዝርያዋ ላይ የሚደርስ መጥፎ ነገር ሰይጣን እንዳያጋጥማቸው በአንተ በጌታዬ እሷንም ዘሯንም እጠብቃለሁኝና ከመጥፎ ተክፉ ሁሉ ሰውርልኝ ጠብቅልኝ በማለት ዱዓዋን ቀጠለች ማለት ነው። ይህ ምንም ዱዓ አላህ ተቀበላት ይላሉ ነቢያችን አለይሂ ሰላቱ ወሰላም። በቡኻሪ እንደተዘገበው ማንኛውም ህፃን ልጅ በሚወለድበት ጊዜ ገና ከእናቱ ሆድ ሲወጣ ምድር ሲያርፍ ይጮሃል፣ ያለቅሳል። የዛ ጊዜ የሚያለቅስበት ምክንያቱ ሰይጣን እየቆነጠጠው ነው አሉ። ገና ብቅ ሲል እንግዲህ ወደ አሁኑ ደንበኝነቱን ለማስተዋወቅ ይቆነጥጠዋል። የዛ ጊዜ ጭርር ብሎ ያለቅሳል። እና ይሄ የማይደርስበት ማንም ልጅ የለም አሉ ነቢያችን፣ ከሁለት ሰዎች በስተቀር መርየምና ልጇ ብቻ የዚህ አይነት ነገር አላጋጠማቸውም። ቢበረከቲ ዱዓኢ ኡሚሃ ሷሊሃ፣ ሷሊሃ የሆነችው እናቷ አስቀድማ ዱዓ ስላደረገችላት እሷንና ትውልዷን ሰይጣን እንዳያጠቃት ስትል ጊዜ በዚህ ደረጃ እንኳን ሰይጣን ሌሎችን ልጆች እንደሚቆነጥጠው ሳይቆነጥጣቸው በመቅረቱ መርየምም ከእናቷ ሆድ ስትወጣ አላለቀሰችም፣ ዒሳም ሲወለዱ አላለቀሱም ይላሉ። እንግዲህ በአንድ በኩል ታላላቁ ነቢይ ሁሉ ያላገኘውን እጅ ላገኙ እነሱ ማለት ነው። ከዛ ጀምሮ እንግዲህ ሰይጣን በቀላሉ እነሱን የማያሳስታቸውና የማያጠቃቸው መሆኑ ተረጋገጠ ማለት ነው። እንግዲህ አላህ ለአንድ ሰው የሰጠውን ደረጃና ማዕረግ አይደብቅም፣ ይናገራል። በአንድ ደረጃ ስለበለጠ ግን ሁሉን ነገር በለጠ ማለት አይደለም። አሁን እንግዲህ ክርስቲያኖቹ ይህንን በሚሰሙ ጊዜ ዒሳን ከሌሎቹ ነቢይ ልዩ ለማድረግ ይሄ እንዳውም ተጨማሪ ማስረጃ ነው ሊሉ ይችላሉ። ይህ አድርጓል። ለምንድነው ያደረገው? እናቲቱ አስቀድማ ስለለመነችኝ ሷሊሃ ነበረችና ልጄን እና የልጅ ልጄን በሰይጣን እንዳይጠቁብኝ አለች። እኔ ደግሞ ይህን አቤቱታዋን ተቀበልኩኝ። ለዛ ስል ሰይጣን በዛ ደረጃ እንኳን እንዳያጠቃቸው አድርጊያቸዋለሁኝ ነው የሚለው። ፈተቀበለ ረቧ ቢቀቡሊን ሐሰኒን፣ እና ጌታዋ እንግዲህ ይህች ልጅ ለመስጂዱ አገልጋይ አድርጋ በነዝር መልክ በመስጠቷ ጌታም ተቀበላት። መልካም የሆነን አቀባበል፣ ሴት ልጅ ናትና ለመስጂድ አገልግሎት አትበቃም ብዬ አልከለከልኳትም፣ ይሺ ብዬ ተቀበልኳት ይላል። ወአንበታ ነባተን ሐሰና፣ ከዛ በኋላ ደግሞ መልካምና ውብ የሆነ አስተዳደግንም አሳደጋት። አላህ እንግዲህ ሲምር ያስተምር እንደሚባለው እሷ ለመስጂዱ አገልጋይ ተደርጋ መመደቧ ለወደፊት መልካም እድገቷ በር ከፈተላት ማለት ነው። ምክንያቱም እዛ መስጂድ አካባቢ ጥሩ ሰው ስለነበረ ያ ሰው ጋር ልትገናኝ ነው ማለት ነው። እሳቸውም ነቢዩላህ ዘከርያ ነበሩ፣ እዛ መስጂድ አካባቢ ቤተል መቅዲስ በወቅቱ የነበሩ እና ነቢዩላህ ዘከርያ ይችን ልጅ እንግዲህ አባቷ ስለሞቱባት፣ ቀደም ሲል የእሷ አባት ሷሌህ ናቸው፣ አቢር ናቸው። እርግጥ ነቢይ ባይሆኑም ቢኖሩ ምናል ኑሮ ጥሩ አሳዳጊ የሆኑ ነበር። አሁን ግን በነዝር ወደ መስጂድ እንድትሄድ ያደረጋት ጥሩ አሳዳጊ እንዲያጋጥማትና የሴት ልጅ እንዲያትሆን አስቦ ነው ማለት ነው። እና ወከፈላ ዘከርያ፣ በዚህ አጋጣሚ ወደ ቤተል መቅዲስ ተወሰደች እና ወደ አሁኑ ተሰጠች። እና እናቲቱ እኔ ብቻ ተወለድኩኝ፣ አይኔም በአይኔ ካየሁኝ ይበቃኛል፣ ላሳድግም አልል አለች። እና ወደ ወርጥቧን በጨርቅ ጠቅላ ወስዳ ለቤተል መቅዲስ አገልጋዮች ይህቺ ለእናንተ ረዳትና አገልጋይ እንድትሆን ተነዝሬ ያገኘኋት ልጅ ናት፣ ስለዚህ ከአሁኑ ጀምሬ ለእናንተ አስረክባለሁ፣ እንቁ ተረከቡኝ ብላ ሰጠች ይባላል። የማን ልጅ ናት ስትባል የዒምራን ልጅ ናት። የዒምራን በህይወታቸው እያሉ የሰዎቹ አለቃ ነበሩ፣ የሰራተኞቹ ሁሉ አለቃ እና የአለቃችን ልጅ በጣም ይወዷቸው እና ያከብሯቸው ስለሆነ እንደው የእሱን ልጅ እኛ በአይን ማየቱን እንኳን በጣም እንናፍቀዋለን፣ የዛ ደግ ሰው ልጅ ብለው በጉጉት ተቀበሏት ማለት ነው። እና በሚቀበሏት ጊዜ በጣም ከመውደዳቸው እና ከማክበራቸው ብዛት የተነሳ እንደውም ተጣሉባት፣ እኔ ወስድ በማለት ተጓተቱ ይባላል። ይህ ጊዜ በጣ እንዲሞክሩና እጣ ይወጣለት ሰው እንዲወስዳት ተወሰነ። በዚህ በስማሙ በጣ ውድድሩ ነቢዩላህ ዘከርያም እዛው አብረው ስለነበሩ እሳቸው እንኳን ነቢይ ከመሆናቸው ጋር ግድ የለም ለእርስ ወስተን ለወታ ሊሉ አልቻሉም። በጣም ከመጓጓታቸው የተነሳ ሁሉም ለራሱ ለማግኘት ፈለገ፣ ተናዙን መሆን አልፈለገም ማለት ነው። እና ዘከርያም እሺ በጣ ውሳተፋለሁ እኔም ብለው ተሰለፉ። አላህ ግን ለእሳቸው በማውጣት ይህች ልጅ አሳዳጊዋ ዘከርያ እንዲሆንላት አመቻቸ ጌታዋ ነው የሚለው። ኩለማ ደኸለ አለይሃ ዘከርያ አልሚሕራብ፣ እና ዘከርያ በውድድሩ አሸንፈው ወሰዷትና እዛው ቤተል መቅዲስ ጓዳ ቦታ ነበረች፣ የምስጢር ዕቃ የሚያኖሩባት እዛች፣ እንግዲህ ልዩ ቁልፍ ያላት ናት፣ እዛች ውስጥ አስቀመጧት ማለት ነው። ሴትም ልጅም ጋር አላቀላቀሏትም፣ ልዩ ቦታ አደረጉላትና እሳቸው ራሳቸው እንደ እናት ሆነው ለማሳደግ ወሰኑ ማለት ነው። በዛ መልክ እዛው መስጂዱ ምኩራብ ጓዳዋ ውስጥ ቦታ አዘጋጅተው አስቀመጧት። እዛ ታዲያ እሷን እንግዲህ ምግቧን ለመስጠት ለመንከባከብ በገቡ ቁጥር ይላል ወጀደ እንዳሪስካ፣ ማን እንዳመጣው የማይታወቅ ልዩ ልዩ ምግብ እዛ ተደርድሮ ያገኙ ጀመር ነው የሚለው። እሳቸው እንግዲህ ወጣት ነገር ለስላሳ ምግቦች ምናምን አዘጋጅተው ለህፃኗ ብለው ሲገቡ ምግቡ ግን ቀድሟቸው ገብቶ ያገኛል እሷ ተገብ ተሰልፎ ማለት ነው። ግራ ይጋባሉ። በሩን የሚዘጉት እሳቸው ናቸው። ቁልፉ ከእጃቸው አይወጣም። ሰረገላ ቁልፍ ነበር ይባላል። ሲገቡ ግን ምግብ የያዙ እቃዎች ህፃኗ ተገብ ተደርድረው ያገኛሉ። በጣም በግራ እየተጋባቸው መጡ። ሌላ ሰው ማን ነው የሚገባው? ማን ነው የሚያመጣላት ይህን ምግብ? እንዳይጠይቋት ህፃን ነች። እና በዚሁ መልክ እንግዲህ ብዙ ጊዜ እየተደጋገመ ቆየ ማለት ነው። ኋላ አፍ መፍታትና መናገር በምትደርስበት ጊዜ አንድ ቀን ሊጠይቋት ነው። ቃል ያ መርየም ዋና ለኪ ሀዛ አሏት። መርየም ይህ ምግብ እኔ በር ዘግቼብሽ እሄዳለሁኝ፣ ስመጣም ተዘግቶ ነው የማገኘው፣ ግን የተለያዩ ምግቦች አጠገብሽ አገኛለሁኝ። ከየት ነው ይሄ ምግብ የሚመጣልሽ ለመሆኑ? በማለት ጠየቋት ይላል። እና የሚገርመው ደግሞ ምግቡ በከተማው የማይገኝ አይነት ምግብ ነው። ልዩ ልዩ ምርጥ ምግብ ነበር የሚያገኙት። የአትክልት አይነት ነው። በክረምት ወራት የሚገኝ አትክልት በፀሐይ ወራት ይመጣላት ነበረ። በፀሐይ ወራት የነበረው በክረምት ወራት እንኳን በሀገሩ በወራቱ እንኳን የማይገኝ የምግብ አይነት ነው የሚመጣላት ማለት ነው። እና ከለታት አንድ ቀን እንግዲህ ይህ ምግብ ከየት ነው የሚመጣው ብለው ሲጠይቋት ጊዜ ቃለት ሆ ሚን ዒንዲላህ አለ። ከአላህ ዘንድ ነዋ፣ ከጌታዬ ዘንድ። ያው በርም ቁልፍም የማያግደው እሱ ነው። ከጌታዬ የሚላክልኝ ሀዲያ ነው ብላ መልስ ሰጠቻቸው ነው የሚለው። እና እንግዲህ አላህ የወደዳትና ለቁም ነገር ያጫት መሆኗን ከወዲሁ እያሳየች ነው የመጣዩ ከህፃንነቷ ማለት ነው። የተቅይ ልጅ ተቅይ በመሆኗ አላህ ስብሓነ ወተዓላ እዛ በር ዘግተውባት ሲሄዱ ህፃን እንግዲህ ያ አሳዳጊው እስከሚመጣ ድረስ በተለይ ወንዶች ኃላፊነት ይበዛባቸዋልና ልጆችን በሚያስፈልገው ቅርብ ሰዓት ቶሎ መንከባከብ አይችሉም። እዛ ላይ እንዳይደባትና እንዳትቸገር ብሎ አላህ ራሱ ምግብ ያቀርብላት ነበረ ማለት ነው። ሰውየው ግን ስራቸውን ጨርሰው ሲመጡ ምግቡ ቀድሞ መጥቶ በልታ የተረፈው አንዳንድ ጊዜ ደግሞ ሳትበላ ያገኙ ነበረ። በዚህ መልክ ጌታዬ ነው ይህንን ምግብ የሚያመጣልኝ በማለት ነገረቻቸው። ኢነላህ የርዙቁ መን የሻኡ ቢገይሪ ሒሳብ፣ አላህም ከባሮቹ መካከል የፈለገውን ያለ መጠንና ያለ ሂሳብ ይመግባልና በዚህ መሰረት ጌታዬ ነው ይህን ምግብ እኔ ሳልወጣ ሳልወርድ የሚያመጣልኝ ብላ ነገረቻቸው። هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء. فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصرا ونبيا من الصالحين. قال رب أنى يكون لي غلام وقد بلغني الكبر وامرأتي عاقر قال كذلك الله يفعل ما يشاء. قال رب اجعل لي آية قال آيتك ألا تكلم الناس ثلاثة أيام إلا رمزا واذكر ربك كثيرا وسبح بالعشي والإبكار. هنالك دعا زكريا ربه إنا إيهن أينت ملس بمتسطع شوزي هزانوا ملكام سو ملكام عصاب يستو سال اندهم يتبالو نبي الله زكريا اندهنا يراسات شون قدهان سو لجيتا شو عبي سامعك رب أسفل لجا شو مالكنا ان الله يرزق من يشاء بغير حساب يميلوا لساتچو تلك መመሪያ ሆነላቸው ማለት ነው። እሷ እንደ ተራመልስ የሰጠችው ነገር ከባሮቹ ለፈለገው ያለ መጠንና ያለ ወሰን ጸጋውን ይለግሳል አለች። ታዲያ ይሄማ ከሆነ እኔስ ልጅ ለምን የለም እንዴ? አሁንም ተስፋ መቁረጥ የለብኝም? ላንቺ የነን አይነት ኒዓማ የሚሰጥ ጌታ ለኔም ልጅ እንዲሰጠኝ እንግዳው ስለለምን አሉና ወዳውኑ ጌታቸውን መማጸን መለመን ጀመሩ ማለት ነው። ቃል እና እንደታሉ ሲለምኑ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ፣ ጌታዬ ሆይ ካንተ ዘንድ ንጹህ የሆነ ልጅ ስጠኝ። ያው ለዚች ህፃን በተዘጋ ቤት ውስጥ እንደዚህ ምግብ መስጠት የምትችል ጌታ እኔ እድሜ ቢገፋ ባረጅም ባፈጅም ባለቤቴም ድርቅ ያለኝ መካን ብትሆንም አንተ ታልክ የሚገድ ነገር እንደሌለ በዚህ ልጅ ሁኔታ ተረድቻለሁኝና እባክህ ለኔም እንደምንም ብለህ ጥሩ ልጅ ይችን የመሰለ ልጅ ስጠኝ በማለት ለመኑ ማለት ነው። እና እንግዲህ አላህ ሱብሓነሁ ወተዓላ በዚህ አጋጣሚ እሳቸውን ተስፋቸው እየተሟጠጠ በጣም አርጅተውና አብጅተው ካሁን በኋላ ይወለድልኝም በማለት ዱዓውንም ቸል ብለው የነበሩትን እንደገና ስሜታቸውን ቀስቅሳ ዱዓ እንዲያደርጉ አደረገቻቸው ማለት ነው። إنك سميع الدعاء አንተ የባሮችን አቤቱታ ወይም ልመና የምትሰማና የምትቀበልነህና እባክለን የምንደዚህ አይነት ጥሩ ልጅ ስጠኝ በማለት ለመኑት ይላል። እንዳሉትም የዱዓ ተቀባይነት አገኘና ወዳውኑ መልስ መጣላቸው። ፈናደቱ ለመላእክቱ ወቃኢሙ ይሰሊ ፊልሚህራብ በቤቱ መቅደሱ አካባቢ ቁመው እየተገዱ እያለ መላእክት ጠራቸው ይላል። ጅብሪል ነው የጠራቸው። እርግጥ መላእክት ሲል ብዛት ያላቸው ይመስላሉ። የመላእክቶች አለቃ ስለሆነ ለአክብሮት ነው በብዛት መልክ የገለጸው። እና ጅብሪል መጣና ጠራቸው። እሳቸው መስጊድ ውስጥ በመስገድ እያሉ እና ምን አይነት እንግዲህ መልእክት ነው ይዞ የመጣው? አንአላህ ይበሽሩከ ቢያህያ በጠየቀው መሰረት ጌታ ያህያ የሚባል የተባረከ ልጅ እሰጣለሁኝ ብሎ አብስሯል ደስ ይበልህ አላቸው። ሙሰድቀን ቢከሊመቲ ሚንላሂ ወሰይደን ወሐሱራ ወነብይን ሚነ ሷሊሂን ናይል አንተ የሚሰጥ ያህያ የተባለው ልጅ ከአላህ የሆነውን ቃል የሚያምንና የሚደግፍ የሆነ ነው አለ። እንደገና ለወገኖቹ አለቃ የታላቆች ሁሉ ታላቅ የሚሆን ነው። ወሐሱራን ተስሜቱ ደግሞ የተላቀቀ እንደ ሰዎች የተለያዩ መጥፎ ስሜቶች የማያጠቁት ለአላህ ታማኝና ታዛዥ ከዱንያና ከተለያዩ ብልጭልጭ ነገሮች የራቀ የሆነ ሷሊህና ተቅይ ልጅ ይሰጣሃል አለ። ወነብየ ሚነ ሷሊሂን ከዛም በላይ ደግሞ የአላህ ባለሟሎችና በጣም ታዋቂ ዝነኛ ከሚባሉት ነብዮችም እንደሚያደርግልህ ነው በማለት የተጎደጎደ ብስራት ደረሳቸው ማለት ነው። መጀመሪያ እሳቸው እንደ ማንኛውም ሰው አይኔም ባይኔ ባየው እንደሚባለው ልጅ ብቻ መወለዱን ነበረ። ከዛ ደግሞ ከፍ ብለው ጦይባ ዙርየተን ጦይባ ሷሊህ እንዲሁ ዝም ብለው ማንኛውም ዙርየ እንዳይሆን አላህን የሚፈራ ሙእሚን ልጅ እንዲሆን ተመኝተዋል። አላህ ግን ከተመኙት በላይ አደረገና እንደገና በጣም ድርብርብ ክብርና ደረጃ ማዕረግ ያለው ልጅ እንደሚሰጣቸው አረጋገጠላቸው ማለት ነው። አንደኛ ሙሰዲቅን ቢከሊማት አሁን እንግዲህ የነ ነብዩላህ ኢሳን አመጣጥ በትንቢ ደረጃ እንዴት እንደተነሳ ሊጠቁም ነው። የነሱን ታሪክ ነው በሚገባ ለማቅረብ የፈለገው። እግር መንገዱን ግን ከነሱ ጋር የሚገናኙትን ሁኔታዎች ያጣቀሰ ነው ማለት ነው። ከሊማ የተባሉት አሁን እንግዲህ ኢሳ ናቸው። ኢሳ ገና አልተወለዱ። መርየም ገና ያው ወጣት ናት። በዛ ሁኔታ ላይ በሷ ሁኔታ ተገርመው እሳቸው ዱዓ ሲያረጉ አላህ ለዱዓው ምላሽ ሲሰጥ መርየም እንደምትወልድ ልጅ የሆነ ልጅ ተጠቆመ እግር መንገዱን ማለት ነው። ይህች መርየም አሁን ልጅ የምትወልድበት ጊዜ ቀርቧል። ያ ልጅ የሚገኘው እንደ ተለመደው ከአባት ከወንዲ ፍሬ ሳይሆን ከድንግሏ መርየም ነው። ከዛ ከድንግሏ መርየም የሚወለደው ልጅ አላህ ሱብሓነሁ ወተዓላ በቃሉ ነው የሚያስገኘው። ማለት አባት ሳይኖርህ እሷም ድንግሏ ሳይገሰስ ከዚችው ከጥብቋ ልጅ ተወለድ ብዬ ውሳኔ ያሳልፋለሁኝ። በዛ በውሳኔ ቃሌ በሚገኘው ልጅ የመጀመሪያ አማኝና ደጋፊ ያንተ ልጅ ይሆናል፣ የመጀመሪያ ሲዲቅ ይሆናል ማለት ነው። ያህያ ቆይቶ ደግሞ ራሱም ነቢይ ይሆናል እንደገና። እና ያክስትና ያክስት ልጅ ናቸው ያህያና ኢሳ ማለት ነው። እና እናቶቻቸው እህታማቾች ናቸው ማለት ነው። አሁን ይሄ ያንተ ልጅ ያህያ በሚወለድበት ጊዜ ኢሳ ደግሞ በአክስቱ በኩል ይወለድና ሌሎቹ እንግዲህ ጥላቶቹ የሁዶች ይቺ ልጅ ጥብቅናት እየተባለች እንዳውም አቢዳ ተቅያናት እየተባለች የተደነቀችውን ያህል አየት የት ነገር ከሜዳ ወለደች አሉ እየተባለ በብልግና ስትጠረጠር፣ ልጁም ደግሞ እንደ ዲቃላ ልጅ ሲቆጠር እሱ ግን መጀመሪያ አላህ በታምሩ ያገኘው ልጅ መሆኑን ያምናል። ይሄ ያህያ ማለት ነው። የመጀመሪያ እንግዲህ ጥሩ ሰው ናቸው። እሷ እንዲህ አይነት ነገር አትሰራም። ልጁም ህጋዊ ነው። አላህ በቁድራው ብቻ ዝም ብሎ አስወልዶታል እንጂ በውሳኔ ቃሉ ሰዎቹ እንደሚሉት አይደለም ብሎ መጀመሪያ ለኢሳ ደጋፊ የሚሆነው የእናንተ ልጅ ነው በማለት ትንቢት ተናገረ ማለት ነው። እና ኢሳ ገና ከመወለዳቸው በፊት በተወለዱበት መልክ እንደሚመጡ በትንቢት ተነግሯል ማለት ነው። አባት ሳይኖረው በአላህ ውሳኔ ቃል ኩን በሚለው ብቻ የሚፈጠር ልጅ አለ። እሱን ልጅ የመጀመሪያ ደጋፊና ተባባሪ የሚሆነው የእናንተ ልጅ ያህያ ነው አላቸው ብስራቱ ላይ ማለት ነው። ወሰይደን እንደገና በበኒ እስራኤል ውስጥ ደግሞ ከፍተኛ ቦታ ክብር የሚሰጠው ልጅ ነው። አባቱም ያው ዘከርያ በህብረተሰቡ የታወቁና የተከበሩ ሰው ነበሩ፣ ነብይ ናቸው። እንደገና የቤተ መቅደስ አስተዳዳሪ ስለነበሩ በህዝባቸው በጣም ተከባሪ ነበሩ ማለት ነው። እሱም ደግሞ አባቱን ተክቶ በሚመጣበት ጊዜ በህብረተሰቡ ዘንዳ ከፍተኛ ክብር የሚሰጠው ታላቅ ልጅ ሆንልሃል አላቸው። ወሐሱረን እንደገና ደግሞ ሐሱር ማለት ስሜቱን ያቸነፈ ማለት ነው። ራሱን የገዛ በጣም እንግዲህ አርቆ አሳቢና አስተዋይ የቁም ነገር ሰው በሚሆንበት ጊዜ አንድ ሰው ወጣት ሆኖ በወጣትነቱ ገና ስለ ተቃራኒ ጾታ አያስብም። ስለ ሴት ስለ ወንድ የሚያስብበት ጊዜ የለውም። ስለ ኢባዳው ስለ ተቅዋ ስለ ዚክሩ ነው የሚያስበው። እና የሴት ስሜት ያልተፈጠረበት ይመስል እንደ ማንኛውም ሰው ስሜት አለው። ግን የዚህ አይነት እንግዲህ ግላዊ ስሜት የማያራምድ ምንም አይነት እንግዲህ የዚህ አይነት ስሜት የተፈጠረበት የማይመስል በኢባዳ ብቻ የተጠመደ ታላቅ ሰው ነው ብሎ አመሰገናቸው ማለት ነው። እንደገና ደግሞ ወነቢየ ሚነ ሳሊሒን አላህ ልዩ ባለሟሎች አድርጎ ከመረጣቸውና ከመደባቸው ታላላቅ ነቢዮችም እንደሚሆንልህ ነው ብሎ አበሰራቸው ይላል። በዚህ መልክ እንግዲህ ነቢዩላህ ያህያ ሊወለዱ ነው ማለት ነው። ቃል ረቢ አና የኩኑ ሊ ጉላሙን። ይህ አይነት ብስራት በሚደርሳቸው ጊዜ ዘከርያ ገረማቸውና ራሳቸው ጠይቀው ያመጡት ነገር እንደገና ግራ አጋባቸው። እኔ እንዳው መቼም ልሞክር በሚል ስሜት ነበረ፣ እውነት ልታረገው በማለት በመገረም ለመሆኑ ጌታዬ ለእኔ እንዴት ልጅ ሊኖረኝ ይችላል አሉ። ወቀድ በለገኒ የልኪበሩ ሽምግልና በጣም ከፍተኛ ጣራ ላይ አድርሶኝ እያለ ሰውነት የደራርቆ ይላል። ወቀድ በለቅቱ ሚነልኪበር ዒትያ ይላል እዛ ሱረቱ መርየም ላይ። ሽምግልናዬ ወሰን የለውም፣ በጣም የመጨረሻ ደረጃ ላይ ደርሻለሁ። እንትና ሽበቴ ተንበልብሏል፣ በጸጉሬ ላይ ጥቁር ነገር አይታይም። አጥንቴ ደግሞ ደራርቋል፣ ሰውነቴ ለመንቀሳቀስ ቸግሮታል፣ ፈዟል፣ ደነዟል። አሁን በዚህ ደረጃ ላይ እያለሁ እውነትን የልወልድ አሉ። ደስታው በጣም አተከራቸውና ማለት ነው። እንደገና ደግሞ በሴቲቱ በኩል ወጣትነትና ወላድነት ቢኖር ኑሮ ያው ሽማግሌም ቢሆን ባሏ በሴቲቱ በኩል አስተዋጽኦ ይኖራል እንዳይባል፣ ወምራአቲ አቂር ባለቤቴ ደግሞ ርጅ ያለች መካን ናት እና በእድሜዋ አንድ ቀን እንዳው ጨንግፋ እንኳን አታውቅም፣ የዚህ አይነት ሴት ናት። እንደገና በእድሜዋም ደግሞ ገፍታለች፣ እሷም ያው ወደ 90 ቤት ናት ይባላል እድሜዋ። እንደዚህ አይነት ባለቤቴ እኔ በዚህ እድሜ ላይ ሁኜ ምን አይነት ልጅ ነው የምትሰጠን ለመሆኑ? እውነት ከኛ ነው ወይስ እንዳው እንዴት አይነት ብለው ጥያቄ አቀረቡ። ቃለ ከዛሊከ አላህ የፍዓሉ ማ የሻ። አላህ እንግዲህ በነገረህ መሰረት የፈለገውን የሚሰራ ጌታ ነው። ለምን እንዴት አይባልምና እሰጥሃለሁ ብያሃለሁ፣ እሰጥሃለሁ፣ ዝም ብለህ ጠብቅ፣ እንዴት አድርጌ እንደምሰጥ እኔ አውቃለሁኝ አላቸው ማለት ነው። እንግዲህ በታቸው አባባል ልጅ ለማግኘት ሁለት መሰረታዊ የሆኑ ከልካይ ነገሮች አሉ። አንደኛ የእናትና የአባት እድሜ መግፋት፣ ከሚወልዱበት እድሜ በላይ በጣም ርቀው ሂደዋል ማለት ነው። ያው ያለቀላቸው አሮጊቶች ናቸው። ሁለተኛ ደግሞ ሴትዮዋ አሁን በአሁኑ እድሜ ሳይሆን በወጣትነት እድሜዋም እያለች የመውለድ ባህሪ የላትም፣ ድርቅ ያለች መካን ነበር። ታዲያ የሁለት አጉራ እንዴት ተዘሉ ነው ልጅ የሚወለደው ማለታቸው ነው። እሳቸው መጀመሪያውን ስ ይህን እያወቁ አይደለም እንደ የጠየቁት ሊያሰኝ ይችላል። እና ጥያቄው እና መልሱ የመጣበት ጊዜ ይለያያል ይባላል። ጥያቄውን በሚጠይቁበት ጊዜ በጣም እርጅና አላጠቃቸውም ነበረ፣ ትንሽ ተስፋ ነበራቸው። አሁን ግን በጣም ደግሞ ከዛ በኋላ ብዙ አመታት ጨምሮ ቆይቶ ነው ብስራቱ የመጣው። አሁንም አልቆልን የለም ወይ በአሁኑ ሰዓት እንዴት ነው የምትሰጠን ብለው እንደገና ግራ ተጋቡ ማለት ነው። አላህ ግን ከዛሊከ አላህ የፍዓሉ ማ የሻ፣ አላህ የፈለገውን ነገር ለመስራት ከፈለገ አስባቦችንም ሳይጠቀም በቀጥታ አሁን ያለውን ነገር ያደርገዋልና ያው ይሰጣል ይሰጣል በማለት አረጋገጠላቸው ማለት ነው። ይህ ጊዜ እንደሚሰጡ ሲያውቁና ሲያረጋግጡ አሁንም እንደገና ችኮላና ጉጉት አደገባቸው እና ሴቶች በሚያረግዙ ወይም በሚጸንሱ ጊዜ ምልክታቸው የወር አበባ መቋረጡ ነበረ። የኔ ባለቤት ግን የወር አበባ ተተቋረጠና ካረጀች ካፈጀች አመታት ዘመናት አስቆጥራለች። አሁን ታዲያ መረገዙንስ በምንድን ነው የማውቀው አሉና ለመረገዙ ምልክት ይጠይቃሉ ማለት ነው። ቃለ ረቢ ጃአል ሊ አያ፣ እንግዲህ ይህ ልጅ የሚረገዝና የሚመጣ መሆኑ ካልቀረ ለመረገዙ የሚያረጋግጥ ማስረጃ አድርግልኛ ምልክት ስጠኝ አሉ። قال آيتك الله تكلمنا ثلاثه ايام الى رمضان ልጅ የመረገዙ ምልክቱ እንደተለመደው በሴቶች በኩል ሳይሆን በአንተ በኩል ነው የሚመጣው። ያው ሙዕጂዛ ስለሆነ ነገሩ ተገላቢጦሽ ሆነ ማለት ነው። ሴቶች ያረግዙ በራሳቸው በኩል ምልክት ያሳዩ ነበር ደማቸውን በማቋረጥ። አሁን ግን በሷ በኩል ይሄ የማይደረግ ከሆነ በአንተ ባባቱ በኩል እንዲመጣ አድርጋለሁ ምልክቱን አለ። እሳቸው ደግሞ ደም የላቸው ሞትረውንም እንግዳውሳ ንግግር ነው ከሳቸው የተለመደውና ልጁ በተጠነሰበት ዕለት ማልዳ አፍህ ይያዛል አንደበት ይዘጋል ያ ሲያቀጥ ልጁ መፈጠሩን በዚህ ወቀው አላቸው ማለት ነው። እና ለሶስት ቀናት ያህል ምንም ነገር እመም ምን ሳያጋጥም ሙሉ ጤናማ ሆነ ይያለ ሰዎችን ለማናገር ስትፈልግ አንደበት ይዘጋል አላቸው ማለት ነው። ስለዚህ ለማስተላለፍ የምትፈልገውን ትዛዝና መልእክት በጥቅሻ ካል ሆነ በስተቀር በቃል ማስተላለፍ የማትችል መሆኑን ያጋጥማል። የዛ ጊዜ ልጅ እንደሚረገዝ ወቃላቸው ማለት ነው። ልክ እንደተባለው ከለታት አንድ ቀን ጧት ተነስተው ወደ ኢባዳ ቦታ ሄደው ኢባዳውን ለመምራት ሲሞክሩ አንደበታቸው ተዘጋ። ሰዎችን ሰራተኞችን እንዲያድርጉ እንዲስሩ ለማለት ሲፈልጉ ድንገት አፋቸው እስር ብሎ ቁጭ አለ ማለት ነው። ዚክር ሲያረጉ ግን አይዛቸው አላህን በፈለጉት መልኩ ይዘክራሉ ይቀራሉ። ሰውን ለማናገር ሲፈልጉ ይያዛሉ ማለት ነው። ወድኩር ረበከ ከቲራ እና በዛ ሰዓት እንግዲህ ለሹክር የታየንን ጠጃ ስለሰጠህ በብዛት ጌታህን አወድሰው። ከሌሎች ሰዎች ጋራ ማውራቱን ሲገታህ እሱ ጋራ ታደርጋለህ ውይይትህን ጌታህን በብዛትና በስፋት ወሰብህ ቢልአሺይ ወልኢብካር ከሰዓት በኋላ በምሽትና እንዲሁም በንጋት በማልዳ ሰዓት ጌታን በብዛት አወድሰውና ከማይገባው ነገር ሁሉ የጠራ መሆኑን አንጸባርቅ አላቸው። ሱብሃንአላህ ወልሐምዱሊላህ ወላ ኢላሀ ኢላላህ ወላሁ አክበር የመሳሰሉትን ዚክሮች አብዛ በማለት መከራቸው ማለት ነው። በዛው መልክ እንግዲህ አንድ ቀን አንደበታቸው ተይዞ አገኙት። ለሶስት ቀናት ያህል በተከታታይ ሳይናገሩ ከቆዩ በኋላ እንደገና ለቀቃቸው ማለት ነው። በዚህ መሰረት ልጁ መረገዙ ተረጋገጠ። ወዳውንም ተወለደና በጣም ፋጥሮና ፋፍቶ አደገላቸው በማለት እግር መንገዱን በጣልቃ ገብ የዘከርያንና የያህያን ታሪክ አስቀመጠ። ከዚህ በኋላ አሁንም ወደነ መርየም ታሪክ በመመለስ እንዲህ ይላል። إذا قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يدخل مريم وما كنت لديهم إذ يختصمون وإذ قالت الملائكة يا مريم هل يابو على መላእክቱ ወደ ማርያም መጡና እንዲህ አሉ መሆናቸውን አስተውላ ነው። መላእክቱ የሚለው የሚመጣው የሚነግረው ጅብሪል ነው፣ ግን እሱ ጋራ ብዙ አጃቢዎች ስለሚወሩ ነው በብዛት የሚጠቅሰው ይባላል። እና ማርያምን አላህ እንግዲህ ሱብሃነ ወተዓላ ተመረጠበትና ካላቀበት ደረጃ አንዱ ደግሞ መላእካ እንደ ነብይ በግልጽ ያናግራት ነበር ማለት ነው። እና እንዲህ አላት መላእካው ኢነላህ አስጠፋኪ አላህ ሱብሃነሁ ወተዓላ ለታላቅ ደረጃ መርጦሻል እና ካንቺ በፊት ሴቶች አግኝተውት የማያውቁትን ደረጃና ማዕረግ ሁሉ አንቺን መርጦ ሰጥቶሻል አለ። ወጣሃረኪ በሴቶች ላይ ከሚያጋጥመው መጥፎ ነገር ሁሉ ደግሞ አንቺን አጥድቶሻል ከመጥፎ ነገር። እንግዲህ የወር አበባ የወሊዴ ምናምን የሚባል ነገር አያጠቃትም ነበር ይባላል። እንደገና ደግሞ መጥፎ ባህሪያት ሌሎች ሴቶች ላይ የሚታዩ ነገሮች ሁሉ አይታዩባትም ነበር፣ በጣም አስተሳሰቧ በሳልና ፍጹም ነበሩ ይባላል። ወስተፋኪ አላ ኒሳ ኢል ዓለሚን እንደገና ደግሞ ከዓለም ሴቶች ያው አንቺ ካለሽበት ክፍለ ዓለም ካሉት ሴቶች ሁሉ በደረጃ መርጦሻልና አልቆሻል በማለት አበሰሯት ማለት ነው። ያ ማርያም ቁኑቲ ሊረብኪ ታዲያ ማርያም አላህ ሱብሃነሁ ወተዓላ በዚህ መልክ ወደደሽና የመረጠሽ ከሆነ አንቺም ደግሞ በአጠፋው ለጌታሽ ፍጹም ተገዥና ታዛዥ ሁኚ። ወስጁዲ ወርከዒ ማዕ ራኪዒን ይህን ሁሉ ላደረገልሽ ጌታ ስገጂ አጎብድጂ ከተገዦቹም ጋራ ተሰልፈሽ ተገዢ በማለት አዘዟት ይላል። እና ከዚህ ተነስተው አንዳንዶቹ መርየም ነብይነት ደረጃም ደርሳለች የሚሏሉ። ምክንያቱም መላእክት በገሃድ መጥቶ እንደዚህ ስራ እንደዚህ ስራ ብሎ ዒባዳ የሚያስተምረው ከሆነ ነብይ ሆኗል ማለት ነው። ተይወዳ ነብይ ሌላ ምን አለው እስከ ማለት ተይዷል። ግን ነብይ ያስተኛቸውም እንዲመጣሉ ذلك من انباء الغيب نوحيه اليك እና ይህ የመርየምና የልጇ ጉዳይ በጣም ካንተ የራቁና የተሰወሩ ከሆኑ ዜናዎች የሚቆጠር ነው ይላል አላህ Subhanahu Wa Ta'ala ለነብዩ። ወማ ኩንተ ለደይህም ይኩላ ሁኔታ በሚፈጠርበት ጊዜ አንተ በእነሱ አካባቢ አልነበርክም። ይድርቁና አቅላመሁም መርየምን ለማሳደግ ይወዳደሩና ይሻሙ የነበሩት የቤተል መቅዲስ አገልጋዮች እሷን በእጣ አሸንፈው ለመውሰድ ቀለሞቻቸውን በሚጥሉበት ጊዜ አዩሁም የኩሉ መርየም ከነሱ መካከል ማንኛው ነው የመርየም ሐላፊና አሳዳጊ ሊሆን የሚችለው እጣችንን እንሞክር በማለት በእጃቸው የነበሩትን ቀለሞቻቸውን በእጣ መልክ ሲጥሉ በወቅቱ ተገኝተህ ያየህና ያስተዋል ካልነበርክም ወማ ኩንተ ለደይህም ኢድ ይኽተሲሙን በአጠቃላይም እነሱ መርየምን ያሳድግን ያሳድግ ሲጨቃጨቁና ሲጓተቱ በዛ ቦታ ተገኝተህ አላየህም ነበረ እኔ በወህይ ነግሬና አስተምሬህ እንጂ። ታዲያ ይህንን እንግዲህ ብዙ ዘመናት ያስቆጠረን ታሪክ በዚህ መልክ ቁልጭልጭ አድርገህ ስታቀርብና ስታስረዳ አንተ የአላህ መልእክተኛ መሆንህን ያሳያል ቢገባቸው ኑሮ ይላል ነብዩ አለይሂ ሰላሁ ወሰለም። إذا قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين. إذا قالت الملائكة يا مريم أعونم بمكت الملائكة وهم جبريل مريم وهي يالونم أوصال لا تشويلة إن الله يبشرك بكلمة منه አላህ Subhanahu Wa Ta'ala ከሱ የሆነ ተውሳኔ ቃል ያበስርሻል አንቺን ያስደስትሻል አላት። እና ከሱ የሆነ የውሳኔ ቃል ማለት ያለ ባል ልጅ ወለጂ የሚል የትዕዛዝ ቃል ልኮልሻል። እና ከዛ ከውሳኔ ቃሉ የሚገኘው ልጅ ይሆናል اسمه المسيح ልጅም ታዳ መሲህ የሚባል መጠሪያ ይኖረዋል። ያው ዋና መታወቂያ ስማቸው ኢሳ ሲሆን አለመሲህ ያለው የማዕረግ ወይም የቁልማጭ ቃላቸው ስማቸው ሆኗል ማለት ነው። እና በእነሱ ቋንቋ በአብራሚያው ቋንቋ አለመሲህ ማለት ሙባረክ ማለት ነው፣ የተባረከ ወይም የተቀባ ማለት ነው። እንዲህ አይነት ልጅ የሚያስገኝ የሆነ ውሳኔ ቃል ወደ አንቺ አስተላልፎልሻልና ደስ ይበልሽ ብሎ ነገራት ጅብሪል ማለት ነው። እና ኢሳ ኢብኑ መርየም ዋናው ስሙ ኢሳ ሲሆን የመርየም ልጅ በመባል የሚታወቅ አባት የሌለው በቀጥታ የአላህ ውሳኔ ቃል ወደ አንቺ ተላልፎ ከገባና ከተወለደ በኋላ የመርየም ልጅ በመባል የሚታወቅ ኢሳ እና አልመሲህ የሚል ቅጥል ስም ያለው ልጅ እንደምትወልጅ ነው በማለት አበሰራት። ወጂሃን ፊዱንያ እና ይህ ልጅ በዚህ በምድራዊ ዓለም በሰዎችም በጌታውም ዘንዳ ከባድ ክብር ያለው ሰው ነው የሚሆነው፣ ታላቅ ሰው ማለት ነው። በማንም ዘንዳ ተሰሚነትና ተከባሪነት ያለው ወላአኺረቲ በመጭም ዓለም እንደዚሁ ከተላላቆቹና በአላህ ዘንዳ ታላቅ ክብርና ማዕረግ ካላቸው ሰዎች እንደሚሆን ነው ተብሎ ተነገራል። ወሚነል ሙቀረቢና ኢንደላህ እንደገና ከአላህ ዘንድ ደግሞ ባለሟሎች ብሎ ተቆጠራቸው ታላላቅ ነቢያት የሚሆን ልጅ ተወልጃለሽ ብሎ አብስሮሻል በሚል መልእክቱን አስተላለፈላት ይላል። ወይከልሙና ከፊል መህዲ ይህ ልጅ በሚወለድበት ጊዜ ገና በህፃን ምኝታ ቦታው ላይ እያለ ወይም በመጫት አልጋ እንደሚባለው በተለምዶ ሰዎችን ማናገር የሚችል ነው። ወከለን እንዲሁም በጉልምስናው እያለ ሰዎችን ግልጽና ትክክለኛ የሆነ ቃል የሚነግር ነው ይላል። ይህ ማለት እንግዲህ ልጁ ገና አዲስ እንደተወለደ የመናገሪያ ደረጃ ላይ ሳይደርስ በአላህ ፍቃድ ልክ በህፃንነቱ የሚሰጠው መግለጫና የሚናገረው ንግግር ወልማሳ ሆኖ ከሚናገረው ያልተለየ ሙሉ